قال فإنه جبريل أتاكم يعلمكم دينكم رواه مسلم. الحمد لله udah tanya hadis dari cara sal insyaallah. رحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. الحديث الأول عن أمير المؤمنين أبي حفص عمر بن الخطاب رضي الله عنه قال سمعت رسول الله صلى الله عليه وسلم يقول إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته لدنيا يصيبها أو امرأة ينكحها فهجرته إلى ما هاجر إليه. يا مجمر زاري من جمر الله فكاد كتاب الأربعون النووية يملون يحيى ابن شرف النووي إمام النووي በኢስላም ሊቃውንቶች ውስጥ በሰባተኛው ክፍለ ዘመን በሰባተኛው የሂጅራ አቆጣጠር የተነሱ ታላቅ የኢስላም ሊቅ ናቸው። ረሂመሁላሁ ረሕመተን ዋሲዓ በሻፊዕያው መዝሀብ ስር ያሉ የሻፊዕያ መዝሀብ ተከታይ ናቸው። እጅግ በጣም በጣም ብዙ ኪታቦችን ለኡማው አበርክተዋል። በሂጅራ አቆጣጠር በ631 ተወልደው በ676 ነው የሞቱት። ዱንያ ላይ 45 አመት ነው የቆዩት። ከሌሎች አንጻር ሲታይ ረጅም እድሜ አይደለም፣ ግን አላህ ባርኮላቸው ብዙ ዒልሞችን ለኡማው አትረፈው ሄደዋል። አላህም እንግዲህ በኢኽላሳቸውና በንያቸው ምክንያት ኪታባቸው ዓለምን እንዲዳረስ አድርጓል። የእሳቸው ኪታብ በተለይ ሁለቱ የሌለበት የሙስሊም ቤት መቁጠር ያዳግታል። አንደኛው ሪያዱ ሷሊሂን ተብሎ የሚታወቀው ኪታብ ነው። የነብያችን አለይሂ ሰላቱ ወሰለም ሐዲሶች ስብስብ ሆነው የጀነት ጫፌን የሚያስተምረው። ሁለተኛው ደግሞ 40 ሐዲስ የምንለው አልአርባኡን ነወዊያ በ42 ሐዲሶች የተጠናከረው ኪታባቸው። እነዚህ ሁለቱ ሁሉም ሰው ዘንድ የታወቀ ነው። ሌሎች ታላላቅ ኪታቦችን ጽፈዋል። የኢማሙ ሙስሊምን ሰሂህ ሐዲስ ሸርህ አድርገዋል። በ9 ሙጀለድ በ9 ቮሊዩም አብራሪያ ጽፈዋል። በሻፊዒያው መዝሀብ ደግሞ ፍቅህን በተመለከተ 23 ጥራዝ አካባቢ የሚደርስ አንድ ኪታብ አላቸው። ሌሎች ብዙ ኪታቦችም በቋንቋም ከቁርአን ጋር ተያያዥነት ባላቸው በሌሎች ነጥቦችም በጣም ብዙ ኪታቦችን የጻፉ ታላቅ የእስላም ሊቅ ናቸው። አለይሂ ረህመቱላሂ ረህመተን ዋሲዓ። ዛሬ እንግዲህ አላህ ፍቃዱ ከሆነ ከዛሬ በመጀመር የምንመለከተው ከነዚህ ኪታቦቻቸው መካከል አንደኛው ኪታብ አልአርባኡን ነወዊያ የሚለውን ያው 40 ሐዲስ ነው። የተለያዩ ዑለማዎች ይሄንን በተመለከተ ብዙ አይነት ኪታብ አዘጋጅተዋል። ከነቢያችን ሰለላሁ ዐለይሂ ወሰለም የተነገረ አንድ ሐዲስ አለ የሚል 40 ሐዲሶችን የሐፈዘና ለኡማው ያስተላለፈ ግን ዑለማዎች የተረጋገጠ አይደለም፣ ሐዲሱ ደካማ ነው፣ ከሳቸው የተገኘ አይደለም ብለው ሙሐቂቆች አረጋግጠዋል። እና በየዘመናቱ የተነሱ የተለያዩ ዑለማዎች ከነቢያችን ሰለላሁ ዐለይሂ ወሰለም ሐዲሶች 40 በመምረጥ ለኡማው አስተላልፈዋል። ያው የእሳቸውም አንደኛው ኪታብ ነው። 42 ሐዲሶች አሉ ማለት ነው። እና ከነዚህ የመጀመሪያው ሐዲስ አላህ ከፈቀደ ዛሬ የምንጀምረው አልሐዲሱ አልአወል ስለ ንያ የሚናገር ነው። ንያ በእስላም ውስጥ ያለው ቦታ ምንድነው? عن امير المؤمنين ابي حفص عمر بن الخطاب رضي الله عنه የምዕመናን አሚር ከሆኑት የሐፍስ አባት ዑመር ኢብኑ አልኸጣብ አላህ መልካም ስራቸውን ይውደድላቸውና ቃል እንደዚህ አሉ። ሰሚዐቱ ረሱለላሂ ሰለላሁ ዐለይሂ ወሰለመ የቁል የአላህ መልእክተኛ እንደዚህ ሲሉ ሰማኋቸው። إنما الأعمال بالنيات سراب تقلالها بنيا نو يمجنيو وإنما لكل امرئ ما نوى يندن سو ينيا ينيا تولو فمن كانت هجرته إلى الله ورسوله سدته ودع الله النا ودع ملكتنياو يهون سو فهجرته إلى الله ورسوله ስደቱ ወደ አላህና ወደ መልእክተኛው ይሆናል። ومن كانت هجرته لدنيا يصيبها ስደቱ ወደ dunia ሊያገኛት የሆነ ሰው አው ምራአቲ ينكحها ወይንም ደግሞ ሴትን ሊያገባት ከሆነ فهجرته الى ما هاجر اليه ስደቱ የዚህ ሰው ወደ ተሰደደበት ይሆናል። رواه امام المحدثين ሁለቱ የሐዲስ ሊቃውንትና መሪ የሆኑት ዘግበውታል። ቡኻሪና ሙስሊም። ቡኻሪ ማለት አቡ አብዱላህ መሐመድ ኢብኑ እስማኢል ኢብኑ ኢብራሂም ኢብኑ አልሙጊራ ኢብኑ በርደዚያ አልቡኻሪዩ አልጁዕፊ ይባላሉ። ሙስሊም ደግሞ አቡ አልሁሰይን ሙስሊም ኢብኑ አልሐጃጅ ኢብኑ ሙስሊም አልቁሸይሪዩ ነይሳቡሪ ረዲየላሁ ዐንሁማ አላህ መልካም ስራቸውን ይውደድላቸው ፊ ሰሂሐይሂማ ሁለቱም በሰሂሐቸው ሰሂህ አልቡኻሪ ወሙስሊም ዘግበውታል። አልዚነ يعني አልዘይኒ እነዚህ ሁለቱ ኪታቦች ሁማ አሰሑ አልኩቱብ አልሙሰነፈቲ በሐዲስ በኩል ከተጻፉት ውስጥ ከቁርአን ቀጥሎ ሰሂህ የሚባሉት አውተንቲክ ተአማኝነት ያላቸው ኪታቦች ናቸው ነው። ሐዲሳቸውን እንግዲህ የጀመሩት በንያ ነው። ንያ በዲን አልኢስላም ውስጥ አንድ ማዕዘን ነው። ያለ ንያ ስራ የሚባል ነገር የለም። ሁሉ ነገር የሚገኘው በምንድን ነው? በንያ ነው። ስለዚህም ገና ሲጀመር ኢነመል አዕማሉ ቢንያ አሚር አልሙእሚኒን ይህንን ሐዲስ ያስተላልፉልን ከአቡበክር ቀጥሎ ይሄን ኡማ የመሩት عمر بن الخطاب رضي الله عنه كالله ملكتنيا سمتوا استلالفوت إنما الأعمال بالنيال يا الله ملكتنيا إنما يملو آدات حصرنا لما قدب يمي قبانا بزي إنجي بليلا يلم بليلا أي قنيم لمالت إنما بك بزي بتشانو يلو لمالتنا الأعمال ስራ የተባለ ነገር በጠቅላላ የሚገኘው ቢንያት ሰውየው በነየተው ነው። አንያ ሁወ አልቀስድ ወልዓዝም ንያ ማለት ከልብ መወሰን ቁርጠኛ የሆነ ውሳኔ ማድረግ ንያ ተብሎ ይጠራል። ስለዚህ አንድ ሰው ስራው በጠቅላላ ሚዛን ሊደፋለት የሚችለው ኸይርም ይሁን ሸር ጥሩም ይሁን መጥፎ ስራ ዋጋውን የሚቀበለው በነየተው ልክ ነው። ሰውየው ከውስጡ ከነየተ ስራው እንኳን ማለት ነው ስራው እንኳን ባይሰራ አላህ ዘንድ ተጠቃሚም ሊሆን ይችላል ተጠያቂም ሊሆን ይችላል ማለት ነው። ስለዚህም ኢነመል አዕማሉ ቢንያ ስራ አላህ ዘንድ የተሟላ የሚሆነው በንያ ነው። ያለ ንያ የሚሆን ነገር የለም። ዋና መሰረቱ ንያ ነው። ለዚህም ነው ነብያችን አለይሂ ሰላቱ ወሰለም በኸይር ነገር ላይም በሸር ነገር ላይም ንያ የሚያመጣው ነው ተጽዕኖ በተለያየ ሐሳቸው ያስተማሩን ማለት ነው። ለምሳሌ ከነዚህ መካከል አንዳንድ ሐዲሶችን ብንመለከት ንያን በተመለከተ በጥሩም ሆነ በመጥፎ ላይ ከጥሩ ብንነሳ በአንድ ሐዲሳቸው የተቡክ ዘመቻ ላይ ሰሃባዎች የተቡክ ዘመቻን በንብረታቸውም በነፍሳቸውም በዘመቱ ጊዜ መዲና ላይ የተቀመጡ ሰዎች ነበሩ እና መዲና ላይ የተቀመጡ ሰሃባዎች ያልወጡትን አስመልክተው ምን አሉ? የአላህ መልክተኛ ለቀድ ተረክቱም ቢልመዲነቲ አቅዋማ፣ መዲና ላይ ህዝቦችን ትታችሁ ወጣችሁ። ማሲርቱም መሲራ፣ እናንተ ምንም ጉዞን አልተጓዛችሁም። ወላ አንፈቅቱም ሚን ነፈቃ፣ ከሚለገስም ነገር አውጥታችሁ አልለገሳችሁም። ወላ ቀጣዕቱም ሚን ዋዲን፣ ወይንም ደግሞ አንድንም ሸለቆንም አላቋረጣችሁም። ኢላ ወሁም መዓኩም ፊህ፣ እናንተ በሰራችሁት ነገር እነሱም ከእናንተ ጋር አብረው ቢሆኑና ቢጋሯችሁ እንጂ፣ የአጅሩም ተካፋይ ቢሆኑ እንጂ ምንም ያደረጋችሁት ነገር የለም አሉ የአላህ መልክተኛ። ቃሉ ያ ረሱለላህ ዓለይሂ ሰላቱ ወሰላም ከይፈ የኩኑነ መዓና ወሁም ቢልመዲና፣ አንቱ የአላህ መልክተኛ ሆይ እነሱ እዛው መዲና ቁጭ ብለው እያለ እኛ ወጥተን እንዲህ እየለፋን እየታገለን እንዴት ከእኛ ጋር እኩል ይሆናሉ ሲሏቸው፣ ፈቃለ ሐበሰሁም ልዑዝር፣ ሸሪዓ ሊቀበለው የሚችል ሸሪዓዊ ምክንያት ያዛቸው፣ ዑዝር አስቀራቸው እንጂ በንያቸው በልቦናቸው ከእናንተው ጋር ነበሩ። ስለዚህም ይሄ ሀዲስ ምን ያስተምረናል ማለት ነው? በድንገት እንዳጋጣሚ ተብሎ የሚዘፈቅበት ሳይሆን ማንኛውም መልካም ስራ ተነይቶ ታስቦና ተወስኖ መሆን አለበት። ማንኛውንም መልካም ተግባር ስታደርጉ ለምንድን ነው የምትሰሩት ነው። በስሜት ተገፋፍተን አይደለም መስራት ያለብን፣ ውስጣችን ነይቶ አስቦ ሊሰራው ይገባል። ይሄን ስራ የምሰራው ጌታዬ አላህ ስለሚወደው ነው። ይህንን ካደረግኩኝ ነገ በሱ ዘንድ ደግሞ አጅር አገኛለሁ፣ የእሱንም ፊት ከሚያዩት ባሪያዎቹ እሆናለሁ ተብሎ ከተነየተ ሰውየው እንደ ንያው ያገኛል ማለት ነው። ንያ ወሳኝነት አለው። በተቃራኒውም እንደዚሁ ለሸር ነገርም ያው ነው። በአንድ ሀዲስ ላይ እንዳስተማሩት ኢዘ ቅተተለ ልሙስሊመይን ቢሰይፈይሂማ ፈልቃቲሉ ወልመቅቱሉ ፊናር አሉ ነቢያችን ዓለይሂ ሰላቱ ወሰላም። ሁለት ሙስሊሞች ሰይፍ ከተማዘዙ ገዳይም ተገዳይም ጀሀነም እሳት ናቸው፣ ሁለቱም የእሳት ናቸው ብለው ሲያስተምሩ ሰሓባዎች የአንደኛው ከበዳቸው እና ፈቃሉ ያ ረሱለላህ ዓለይሂ ሰላቱ ወሰላም ሀዘ ልቃቲል ፈማ ባሉ ልመቅቱል አሉ። ይሄ ገዳይ ነው፣ ነፍስ ስላጠፋ ስለገደለ ጀሀነም ይገባል፣ ተገዳይ ግን እሳት የሚገባው ለምንድን ነው ብለው ሲጠይቁ የአላህ መልእክተኛ ምን አሉ? ሊአነሁ አራደ ቀትለ አኺሂ፣ እሱም እኮ ወንድሙን ሊገድለው ነበር የፈለገው። ሰይፉን የመዘዘው ሊከላከልና ሊያመልጥ ሳይሆን እኔም እገለዋለሁ ብሎ ነበር ከውስጡ የተነሳው። ያኛው ቀደመው ወይ አሸነፈውና ገደለው እንጂ ይህም ወደ ቦታው የገባው ራሱን ለመከላከል ብቻ አስቦ ወይም ለማምለጥ አይደለም፣ እኔም እገላለሁ ነው በንያው። ስለዚህ ያኛው ቀድሞ ቢገለውም ሁለቱም ግን እንደ ነፍሰ ገዳይ ነው የታዩት ማለት ነው። ይሄ ምንድን ነው ሲባል አሁንም ዋና መልእክቱ ውስጣችን፣ ልባችን የሚወስነውና ቆርጦ የሚነሳው ነገር ወሳኝነት አለው። ይሄም የንያን ደረጃ ያሳየናል። እንደዚሁም በአንድ ሀዲስ ላይ ሀዲስ አልቁድስይ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲነግሩን ምን አሉ? ኢነላሀ ዐዘ ወጀለ ከተበ ልሐሰናት ወሰይአት አሉ። አላህ መልካም ስራዎችንም መጥፎ ስራዎችንም ጻፈ። ثم بين ذلك ከዛም እነዚህን ነገር አብራራቸው። فمن هم بحسنة فلم يعملها መልካም ነገርን ለመስራት አስቦ መልካም ነገርን ለመስራት ነይቶ ግን ሳይሳካለት ቢቀርና ባይሰራ كتبها الله عنده حسنة كاملة الله እሱ ዘንድ አንድ ሙሉ አጅርን ይሰጠዋል ይሰፍለታል። ስለነያ ብቻ ከሰራው እስከ 10 ከዛም በላይ እስከ 700 ይሆናል። ሐሙ በውስጡ ስላለ ብቻ ወኔውና ፍላጎቱ ስላለ ብቻ አላህ አንድ ሐሰና ይጽፍለታል። እና ንያ በራሱ ምንድነው? አጅር የሚያሰጥ ተግባር ነው። አጅር የሚያሰጥ ተግባር ነው። ነገር ግን ከሰራት ከአስር እስከ 700 ከዛም በላይ እጥፍ ድርብ አጅርን ያገኛል። እናም ንያ የሚባለው ነገር ወሳኝነት አለው። አልቀስዱ ወልዓዝ፣ ልባችን አስቦ ቆርጦ የሚነሳበት ነገር ንያ ተብሎ ይጠራል። ስለዚህም ኢነመል አዕማል ስራ የተባለ ነገር ሁሉ በጠቅላላ የሚገኘው ቢንያት በንያ ነው። መነየት ያስፈልጋል ማለት ነው። ወኢነማ ሊኩል ምርኢን እያንዳንዱ ሰው የሚኖረው ለእያንዳንዱ ግለሰብ ሙስሊም የሆነ ወንድም ይሁን ሴት የሚኖራቸው ማነዋ የነየቱትን ነው። ውስጣቸው አስቦ የተንቀሳቀሰውን ነው። እንደንያቸው ደረጃ ነው። ያንኑ የነየቱትን ያገኛሉ፣ ኸይርም ሆነ ሸር። አሁን ስራ ላይ መነየት ሲባል ሁለት ነገር ነው። ሁለት ነገር፣ አንደኛ ንየቱል አመል፣ ስራውን ራሱ መነየት። ንያ ሲባል ንየቱል አመል፣ ስራውን ራሱ መነየት ያስፈልጋል። ይሄ ማለት ምን ማለት ነው? አንድን ስራ ከሌላ ስራ መለየት ማለት ነው። ሰውየው ከፀሐይ ቃጠሎ ከሙቀት የተነሳ ወይም ሰውነቱ ስላላበው ስለቆሸሸ ሻወር መውሰድ ፈልጓል። እንዳጋጣሚ ደግሞ ከባለቤቱም ጋር አብሮ ስለነበር የፍቅር ሰዓትን አሳልፏል፣ ጀናባም ነው። ታዲያ አሁን እዚህ ጋር ሰውነቴ ላብላብ አለኝ ብሎ ወይም ቆሸሸ ብሎ ወይም ደግሞ በሙቀት ተቃጠልኩኝ እስቲ ራሴን ትንሽ ላብርድ ብሎ ሻወር ቤት ገባና ለዚህ ዓላማ ብሎ ታጠበ። ጀናባው ግን ወርዶለታል? አልወረደለት። ለምን? ለጀናባ አልነየተም። ነይተው የገባው ራሱን ቀዝቀዝ ለማድረግ ከሙቀቱ፣ ላብላብ የሚለውንም ሽታ ለማጥፋት፣ ቆሻሻም ካለበት እንዲጸዳ ነው እንጂ ጀናባዬን ላጥፋው ላስወግደው፣ ሶላት ወቅት ደርሷል ወይም ደግሞ ልተኛ ስለሆነ በሱናው መሰረት ውዱ አድርጌ ልተኛ ብሎ ጀናባን ለማስወገድ አልነየተም። ስለዚህ አንድ ስራ በጠቅላላ ንያ ነው ያስፈልጋል ሲባል አንደኛውን ስራ ከሌላኛው ለመለየት ንያ ግድ ነው። ከሶላተ ዙሁር በፊት የምትሰግደው ሱነቱል ቀብልያም ሶላት ነው። የምትሰግደው ፈርድ ሶላትም ዙሁርም ሶላት ነው። ባዕደ ዙሁር የምትሰግደው ሱነቱል ባዕድያም ሶላት ነው። ሶስቱም ሶላት ናቸው። ታዲያ እንዴት ነው አንደኛውን ከሌላ የምትለየው? ይሄ ቀብልያ ነው፣ ይሄ ፈርድ ነው፣ ያ ደግሞ ባዕድያ ነው ብለህ በምን ትለየዋለህ ቢባል በውስጥህ መነየት አለብህ። ኢማሙ ወይም ሙአዚኑ ኢቃም ከማለቱ በፊት ቀድመህ የቆምከው ለምንድን ነው? ለሱና ነው ብሎ ውስጥህ ከመለሰልህ ነይተሃል ማለት ነው ሱና ልትሰግድ። በኢቃም ጊዜ ስተነስተህ የቆምከው ለምንድን ነው? ድንገት አይደለም የቆምከው፣ ውስጥህ ነይተህ የተነሳኸው ነገር አለ። ምን? ፈርድ ሰላት ልትሰግድ ነው አሁን። ኋላ ላይስ ካለቀ በኋላስ ዚክርህን ጨርሰህ ደግሞ ከፈርድ ሰላት በኋላ ተመልሰ ልትሰግድ ትቆማለህ። ለምን? ባዕድያ ሱና ልሰግድ ነው። ስለዚህ አንድ ንያ የዒባዳ ዘርፎችን አንዱን ከሌላው ለመለየት፣ ሁሉም አንድ አይነት የዒባዳ ዘርፍ ስላልሆኑ አንዱን ከሌላው ለመለየት ንያ ያስፈልጋል። አንደኛው ንያ የሚባለው ይሄ ነው ማለት ነው። ኢንሻአላህ ሰባን ውስጥ ሁለተኛው ንየቱል ማዕሙል ለህ፣ ሁለተኛው ክፍል ደግሞ ንያ የምትሰራለት አካል ለማን ነው የምትሰራው ነው ጥያቄ። ለአላህ ብለህ ነው የምትሰራው? ለሰው ብለህ ነው የምትሰራው? ወይስ ለማን ነው? ንያ ሲባል ይሄም ሁለተኛው ፓርት ውስጥ ይገባል። ልክ የምትሰራቸውን ስራዎች አንደኛውን የስራ ዘርፍ ከሌላኛው የስራ ዘርፍ ለይተህ እንደነየትከው ሁላ የምትሰራለትንም ኃይል መለየት አለብህ። እና ኢነመል አዕማሉ ቢንኒያት ሲል ይሄንን ያካትታል ማለት ነው። ስራ በጠቅላላ ተሟልቶ ሊገኝ የሚችለው በንያ ነው። ወኢነማ ሊኩል ምርኢም ማ ነዋ፣ እያንዳንዱ ሰው ደግሞ የሚያገኘው ያንኑ የነየተውን ነው። ውስጡ ባለው ፍቅርና ውዴታ በንያ ደረጃ ልክ ያገኛል። ከዛ ይህንኑ አባባላቸው የአላህ መልእክተኛ ሲያብራሩት ቀጥለው ምን አሉ? ፈመን ካነት የሆነችለት ሰው ሂጅረቱሁ ስደቱ ኢለላሂ ወረሱሊሂ ወደ አላህና ወደ መልእክተኛው የሆነ ሂጅራ ማለት ስደት ማለት ከአንድ ስጋት ከሰፈረበት ቦታ ለቀ አማን ወደምትሆንበት ቦታ የምትሰደድበት ቦታ ነው።

የዚህ ሰው ኢስላም እንዴት ይታያል ነው። ለሷ ብሎ ሰልሞ ከጊዜ በኋላ ኢስላሙ ካማረና ከተስተካከለ በዛው የሙስሊሞች ሁክም ይሰጠዋል። ነገር ግን ከልቡ ኢስላምን የማይፈልግ ከሆነና በዛው የሚቀጥል ከሆነ ተቀባይነት የለውም። ነገር ግን አንዳንድ ሰው አለ፣ እሷን ወዷት ይሰልማል። ከጊዜ በኋላ ግን ኢስላሙ ሊስተካከል ይችላል ማለት ነው። ኋላ ላይ ከተስተካከለ ተቀባይነት ይኖረዋል። አሁን እዚህ ላይ አንዳንድ እህቶች ጥንቃቄ ልታደርጉ ይገባል። እናንተ ለመታለል ቅርብ ናችሁ በጣም። ብዙ ጊዜ ምክንያታዊ የሆናችሁ አርቃችሁ ማታስቡበት ደካማ ጎን አላችሁ። ስሜታዊነት ሊያጠቃችሁ ይችላል። ፍቅር እውር ነው በሚለው መርህ መሰረት እሰልማለሁ እና እንጋባ ስላለ ኒካህ ማሰር ችግር አለው ወይ እያላችሁ ትጠይቃላችሁ። ያን ሰው ወዳችሁት ከሆነ አፍቀራችሁት ከሆነ የሰለመውም በትክክል ዲኑን ፈልጎ ከሆነ ቢያንስ ኒካህ ከማሰራችሁ እስቲ የተወሰኑ ወራቶችን እስልምና ላይ እንዲለማመድ ተዉት። እናንተ ከጀርባ አስጠኑት። ምን አይነት ሰው እንደሆነ ማወቅ ይቻላል። ያ ሰው ሰልሟልና ቶሎ ኒካህ እንሰር ሳይሆን እስቲ የተወሰኑ ወራቶች ይለማመዱ፣ ሰላት ይስገድ፣ ዲኑ ላይ ይበርታ። ምን ያህል ነው የጠነከረው ከሰለመ በኋላ? እንደዚህ አይነት ሰው ያስፈልገናል። አለበዛ አንቺን ካገኘሽ በኋላ ከአንቺ የሚፈልገውን ነገር ወስዶ ስትጸንሽ ወይም ከወለድሽ በኋላ ወደ ሃይማኖት የተመለስኩ ቢል ችግሩ ለአንቺ ነው፣ እሱ ምንም ችግር የለውም። ስለዚህ እዚህ ቦታ ላይ ጥንቃቄ ልናደርግ ይገባል ማለት ነው። አንድ ሰሞን ያው እህቶቻችን ላይ ዘምተው ነበር ፕሮቴስታንቱ ዓለም በእነሱ ችግር ስለሌለው እንጋባ ይላሉ። ሸሪዓ ድሮም የላቸውም፣ በሃይማኖታቸው ህግም የላቸውም። ስለዚህ አንቺን አግብቶ ማጥመን ብቻ ነበር የሚያስፈልገው እና ካፊር እንዴት እንደሚፈቀር ባይገባኝም እንደዚህ አይነት ችግር ሊያጠቃ ስለሚችል ጥንቃቄ ልናደርግ ይገባል። እስቲንጃ የማያደርግ ለአላህ የማይሰግድ የሆነ ሰው ከነ ጀናባው ሁሉ የሚኖር ቆሻሻ ተሸክሞ በልብሱ የሚሄድ በምኑ ነው የሚፈቀረው? አሚን። አላህ እህቶቻችንን ይጠብቃቸው። ሰው እንደ ነየተው ያገኛል። ና ፈመን ካነት ሂጅረቱሁ ኢላ ላሂ ወረሱሊህ፣ ወደ አላህና ወደ መልእክተኛው የተሰደደ ሰው ፈሂጅረቱሁ ኢላ ላሂ ወረሱሊህ፣ ስደቱ ወደ አላህና ወደ መልእክተኛው ይሆናል ማለት ነው። ወመን ካነት ሂጅረቱሁ ሊዱንያ ዩሲቡሃ፣ ዱንያን ሊያገኛት የተሰደደ አው ኢምራአቲን የንኪሁሃ፣ ወይም ሴትን ሊያገባ የተሰደደ ሰው ፈሂጅረቱሁ፣ የእሱ ስደቱ ኢላ ማ ሃጀረ ኢለይህ፣ ወደ ተሰደደበት ይሆናል። ሙምኪን ሊያገኘውም ይችላል ላያገኘውም ይችላል። አልሐዲሱ ሳኒ፣ ሁለተኛው ሀዲስ ላይ እንግባ። ባለፈው ሱሩ 30 ላይ ተምረነዋል ይህን ሀዲስ። ምናልባት ያልተማራችሁት ካላችሁ ያው መድገም ያስፈልጋል። ሁለተኛው ሀዲስ ከዑመር ረዲየላሁ አንሁ በድጋሚ የተላለፈ ሀዲስ ነው። አሁንም ዑመር ያስተላለፈው ነው። አን ዑመር ረዲየላሁ አንሁ አይዘን ቃል፣ በድጋሚ ዑመር ኢብኑል ኸጣብ ረዲየላሁ አንሁ እንዳስተላለፈልን ምን አለ? በይነማ ነሕኑ ጅሉሱን ዒንደ ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ዘንድ ተቀምጠን ሳለ ይላል፣ እኛ ከመልእክተኛው ዘንድ ተቀምጠን ሳለ ዛተ የውሚን፣ አንድ ቀን ማለት ነው፣ የሆነ ቀን ላይ አላህ መልእክተኛ ዘንድ ተቀምጠን እያለ ኢድ ጠለዐ ዐለይና፣ በእኛ ላይ ብቅ አለ ረጁሉን፣ የሆነ ሰውዬ ማለት ነው። አርቲክሉ ኢንዴፊኒት ነው። አረጁል አላለም። አሊፍና ላም ቢገባ ኖሮ ተለይቶ የሚታወቅ ዴፊኒት ይባላል። ረጁሉን፣ ማንነቱ የማናውቀው የሆነ ሰውዬ እንግዳ ብቅ አለ። ሸዲዱ በያድ ቲያቢ፣ ልብሱ በጣም የነጻ የለበሰው ልብስ በጣም ነጭ ነው፣ የነጻ ነው። ሸዲዱ ሰዋድ ሻዕሪ፣ የጸጉሩ ጥቁረት ደግሞ በጣም የጠቆረ፣ ጸጉሩ በጣም ሰዋድ ነው፣ የጠቆረ ነው። ላ ዩራ ዓለይህ፣ በሱ ላይ ደግሞ አይታይበትም። አፈሩ ሰፈሪ፣ የሰፈር ምልክት፣ የመንገደኝነት ከክፍለ ሀገር ከገጠር ነው የመጣው አይነት የመንገደኝነት ምልክት አይታይበትም። ወላ ያዕሪፉሁ ኑርጀና፣ ምን አልሽኝ? AQS ምንድን ነው? ወላ ያዕሪፉሁ የሚያውቀውም የለም ሚና ከኛ መካከል አሐዱን አንድም ሰው ከመካከላችን አንድም ሰው የሚያውቀው የለም። የመንገደኝነት ምልክት አይታይበት እከሌ ነው ተብሎ ደግሞ እንዳይለይ ከመካከላችን አንድም ሰው የሚያውቀው የለም። ታዲያ ይሄ ሰው ብቅ ካለ በኋላ ሐታ ጀለሰ እስኪቀመጥ ድረስ ማለት ነው፣ መጥቶ ተቀመጠ። ኢለ ነቢይ ሰለላሁ ዐለይሂ ወሰለም፣ ወደ ነቢያችን ዐለይሂ ሰላቱ ወሰላም ዘንድ መጥቶ ተቀመጠ። ፈአስነደ ሩክበተይሂ ፈአስነደ አስጠጋ ሩክበተይሂ ሁለቱም ጉልበቶቹን የራሱን ማለት ነው ኢላ ሩክበተይሂ ወደ ጉልበታቸው ወደ እሳቸው ጉልበት ጠጋ አርጎ አያይዞ ቁጭ አለ። ወضዐ ከፈይሂ መዳፎቹን ደግሞ አኖረ። ከፈይሂ ሁለት መዳፎቹን ወወضዐ አኖረ አስቀመጠ። ዐላ ፈኺዘይሂ በታፋቸው ላይ በነቢያችን ዐለይሂ ሰላቱ ወሰላም ታፋ ላይ አስቀመጠና ወቃል እንደዚህ አላቸው። ይህን ከተናገረ በኋላ ካደረገ በኋላ ምን አላቸው? ያ ሙሐመዱ አለ። ጥሪው ራሱ በጣም እንግዳ ነው። አንተ ሙሐመድ ሆይ አላቸው። ሰሃባዎች ነቢያችን ዐለይሂ ሰላቱ ወሰላምን ያ ነቢየላህ ያ ረሱለላህ ብለው ነው የሚጠሩት። አንተ ሙሐመድ ሆይ አኽቢርኒ ዐኒል ኢስላም ስለ ኢስላም ንገረኝ አላቸው። ፈቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላምም አሉ አልኢስላሙ ኢስላም ማለት አን ተሽሀደ አን ላ ኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለህ ልትመሰክር ነው አሉት። የመጀመሪያው የዲን አልኢስላም ምሰሶ አን ተሽሀደ ልትመሰክር ነው። መመስከር ማለት ምን ማለት ነው? ወንድም እህቶች፣ በልቤ አምኜ የጉዳዩን እውነተኝነት አውቄና ተረድቼ በምላሴ እመሰክራለሁ ማለት ነው። አንድ ሰው ለመመስከር ግዴታ የሚያውቀውም መሆን አለበት። አንድ ሰው ለመመስከር ግዴታ ያመነበትን ነገር መሆን አለበት። ስለዚህም አንተ ሸሃደ ልትመሰክር ነው ማለት ጉዳዩን እውነት መሆኑን አውቀህና ተረድተህ በልብህም አምነህ ተቀበለህ ልትመሰክር ነው። አን ላ የለም ብለህ ኢላሃ አምልኮ የሚገባው በእውነት የሚመለክ የለም ብለህ ትመሰክራለህ። ኢላላህ ከአላህ በስተቀር ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለህ መመስከር ነው። ወአነ ሙሐመደን ነቢያችን ዐለይሂ ሰላቱ ወሰላም ደግሞ ረሱሉላህ የአላህ መልእክተኛ መሆናቸውን ልትመሰክር ነው። ይሄ የመጀመሪያው የኢስላም ምስክርነት ቃል ነው። ሁለተኛ ወቱቂመ ሶላት ወቱቂም ልታቋቁም ነው። ደንቡንና ስርዓቱን ጠብቀህ ታቋቁማለህ። አሶላትን አምስት ወቅት ሶላት ደንቡን ስርዓቱን መስፈርቱን ባሟላ መልኩ ልታቋቁምና ልትሰግድ ነው። ሶስት ወቱእቲ የዘካት ወቱእቲ ልትመጸውት ነው ልትሰጥ ነው። አዘካት ዘካን ምጽዋትን ማለት ነው። ሰደቃን ከሚወጅብባቸው ገንዘቡ ካላቸው ከሀብታሞች ተይዞ ለሚገባቸው ድሃዎች ወይም ለስምንቱ ግሩፖች ሱረቱ ተውባ ላይ ለተጠቀሱት ልትሰጥ ነው። አራት ወተሱመ ረመዳን ረመዳንን ልትጾም ነው ወሩን ሙሉ። አምስት ወተሑጀ ልበይት የአላህን ቤት ልትጎበኝ ነው። ነይተህ ለመጎብኘት ወደ ስፍራው ትሄዳለህ። ኢንስተጣዕተ ከቻልክ፣ በጤናም በገንዘብም ከቻልክ፣ ኢለይሂ ወደዛ ሰቢላ መንገድን የምትችል ከሆነ የአላህን ቤት ልትጎበኝ ሐጅ ልታደርግ ነው ብለው የአላህ መልእክተኛ መለሱለት። ኢስላም ይሄ ነው አሉት አምስቱን። ቃል ከዛም ዑመር ኢብኑል ኸጣብ ምን አሉ? አለ እሱም ሰደቅተ አለ ጅብሪል፣ እውነት ነው የተናገርከው። ፈአጅብና ለሁ እኛ ለእርሱ ተገረምን፣ ለጅብሪል ማለት ነው። ያው ጅብሪል መሆኑ አይታወቅም ሰውየው፣ አሁን ለጊዜው ሰውየው ነው የምንለው። ፈአጅብና ለሁ ለሰውየው ተገረምን። የስአሉሁ እንደ ተማሪ ይጠይቃቸዋል። ወዩሰድቁሁ እንደ አስተማሪ ደግሞ እውነት አልክ ብሎ ወዩሰድቁሁ ያረጋግጣል። ጠያቂም አረጋጋጭም በመሆኑ ተገረምንበት። ቃል አለ ከዛም አሉ ይሄ ሰው ቀጠለና፣ ፈአክቢርኒ ሁለተኛ ጥያቄ ነው፣ ንገረኝ። አኒል ኢማን ስለ ኢማንስ ንገረኝ። ምንድን ነው ኢማን? ኢስላም ምንድን ነው እንደተባለው፣ ኢማንስ ሲባል ቃል እሳቸው አሉ አን ቱእሚነ ቢላህ በአላህ ፍጹማዊ አንድነት ልታምን ነው። አላህ በዛቱ አንድ ነው፣ ሁለትነት ሶስትነት የለበትም። አላህ በስራው አንድ ነው፣ አጋር አጋዥ የሚባል ነገር የለም። አላህ በባህሪያቱና በስሙ አንድ ነው፣ አምሳያና ሞክሼ የለውም። አላህ በመመለኩ ብቸኛ ነው፣ ከእርሱ ጋር የሚመለክ ሌላ የለም። አናላህ ዋሂዱን ፊ ዛቲሂ ወዋሂዱን ፊ አፍዓሊሂ ወዋሂዱን ፊ አስማኢሂ ወሲፋቲሂ ወዋሂዱን ፊ አፍዓሊ ዒባዲሂ ማለት ነው። ተውሂድ ኢዕቲቃዱ ወሕዳንየቲላሂ ዐዘ ወጀል የአላህን ፍጹማዊ አንድነት አምኖ መቀበል። አነሁ ዋሂዱን ፊ ዛቲሂ አላህ በዛቱ ጌታችን በህላዌ ማንነቱ አንድ ነው። ላ ታንየ ለሁ ወላ ታሊስ ወላ አክሰር ሁለት አይደለም ጌታችን አላህ፣ ሶስት አይደለም ከዛም በላይ አይደለም። ፍጹም አንድ የሆነ አምላክ ነው። ፈሁወ ዋሂዱን ፊ ዛቲሂ በዛቱ ሊአነሁ ቃለ ቁል ሁወ ላሁ አሐድ አላህ አንድና ብቸኛ ነው ብሎ ስለነገረን። እንደገናም አነሁ ዋሂዱን ፊ አፍዓሊሂ አላህ በሚሰራው ስራ አንድና ብቸኛ ነው። ለይሰ ለሁ ሸሪኩን ፊል ሙልክ በንግስና ተጋሪ የለውም። ወላ ፊል ኸልቅ ወላ ፊት ተድቢር በመፍጠርም ሆነ ዩኒቨርሱን በማስተናበር ረገድ አላህ ምንም ተጋሪ የሌለው በሚሰራው ስራ ዋሂዱን ፊ አፍዓሊሂ وهذا ما يسمى بالتوحيد الربوبية توحيد الربوبية إفراده سبحانه وتعالى بأفعاله الله بالمسرى وسرى بما يدرقوا تكبر بالشاون من التل يلا قج يلا قر ما لثنو هلت سوستنيا أنه واحد في أسمائه وصفاته الله بسمو چنا ببهرياتو أننا بالشنيانو أي ليس كمثله شيء ما لثنو من ماينت أمسايا يلو በህልውናው በስሙም በባህሪውም በስራውም ጌታችንን የሚመስል አንዳችም ነገር የለም። ዩኒክ ነው ማለት ነው። አራተኛ ዋሂዱን ፊ አፍዓሊ ዒባዲሂ በባሮቹ ስራ በባሮቹ ድርጊትም አላህ አንድና ብቸኛ ነው። ፈላ ዩዕበዱ ኢላሁ እሱ እንጂ ሌላ አብሮ የሚመለክ የለም። ወላ ዩድዓ ኢላሁ እሱ እንጂ ሌላ የሚጠራ የለም። ወሃዳ ማ ዩሰማ ቢተውሂድ አልኡሉሂያ ተውሂድ አልኡሉሂያ አው ተውሂድ አልዒባዳ ተብሎ የሚጠራው ነው። በጥቅሉ አልኢማኑ ቢላህ የሚለው ውስጥ ይካተታል ማለት ነው። እና አንቱእሚነ ቢላህ በአላህ ልታምን ነው፣ ወመላኢከቲሂ በመላእክቶቹም ልታምን ነው፣ ወኩቱቢሂ ባወረዳቸው መለኮታዊ መጽሐፍቱም ታምናለህ፣ ወሩሱሊሂ ለሰው ልጆች መልእክተኛ አድርጎ በላካቸው መልእክተኞቹም ልታምን ነው፣ ወልየውም ለአኺሪ በመጨረሻውም ቀን ልታምን ነው። ከሞት በኋላ ህይወት መኖሩን ዳግም መቀስቀስ መኖሩን አምነህ ልትቀበል ነው። ስድስት ወቱእሚነ ቢልቀደሪ በአላህ ውሳኔ በቀደርም ታምናለህ፣ ኸይሪሂ ወሸሪሂ መልካሙም ይሁን መጥፎ በአንተ ህይወትም ሆነ በዙሪያህ ወይም በዚህ ዓለም ላይ የሚከናወን ነገር በጠቅላላ አላህ ቀድሞ ያወቀውና የጻፈው እሱ የወሰነው በፈቃዱም የሚያከናውነው ነገር ነው ብለህ በቀዳው አልቀድር ልታምነው በማለት ስድስቱን የኢማን ደረጃ ነገራቸው። قال صدقت አሁንም እውነት ብለሃል አላቸው። قال قتل ሶስተኛ ይሄ ሰውዬ ምን አለ? فاخبرني عن الاحسان ماشي ስለ ኢህሳን ንገረኝ አላቸው። ኢህሳን ማለት ምን ማለት ነው? ስራን ማሳመር ማለት ነው። እና ኢህሳን ምንድነው? قال እሳቸውም አሉ ان تعبد الله احسان مالت اللهን ማምለክህ ነው አሉት። اللهን መገዛትህ ነው። ግን ምን አይነት ዒባዳ? كأنك تراه ልክ እንደምታየው ሆነ ሹ ያለበት ማለት ነው። በፍርሃት اللهን እንደምታየው ሆነ ትገዛዋለህ። እንደ ሐቂቃው فإن لم تكن تراه የምታየው ባትሆን እንኳን በዱንያ ላይ አላህን ለማየት ባትታደልም እሱን የምታየው ባትሆን እንኳን فإنه يراك እርሱ ያያልና ስለዚህም አላህን እንደምታየው አድርገህ እንደሚቆጣጠርህ ያሰብክ ተገዛው። ሙራቀባ ተብሎ ይጠራል። ኢህሳን ማለት ይሄ ነው። አንድ አካል ስራው አማረ የሚባለው ልክ ጌታው እንደሚቆጣጠረው እንደሚያየው ያሰበ ሲሰራው ነው። አላህ ያየኝ ነው እየተቆጣጠረኝ ነው ንግግሬን እየሰማ ነው የሚል ሰው ጥንቃቄ ይወስዳል፣ ኃላፊነትን ይሸከማል። የዛኔ በዚህ መልክ የሚሰራቸው ነገሮች ሁሉ ምን ይባላሉ? ስራዎቹ ኢህሳን ተብለው ይጠራሉ። ይሄ ነው ኢህሳን ብለው መለሱለት። قال قتل ይሄ ሰው ወደ አራተኛ ጥያቄ فاخبرني عن الساعه ስለ ሰዓቲቷ ንገረኝ አላቸው። የመጨረሻይቷ ሰዓት ማለት ነው። ዱንያ ምትጠናቀቅበት አኺራ ምጀምርበት ሰዓት መቼ ነች ብሎ ሲጠይቅ قال እሳቸውም አሉ መል መስኡሉ ተጠያቂው አይደለም አሉ። አንሀ ስለሷ ስለ ሰዓቲቷ ቢአዕለመ የተሻለ የሚያውቅ አይደለም ሚነሳኢሊ ከጠያቂው በላይ አሉት። እኔ ተጠያቂው ስለ ሰዓቲቷ ዕውቀት ካንተ ከጠያቂው የበለጠ አላውቅም ማለት it means ሁለታችንም አናውቅም ሰዓቲቷ መቼ እንደሆነች بالتحديد ገደባ በጅታ በዚህኛው አመት በዚህኛው ወር በዚህ ቀን ይሆናል ማለት አይቻለም። ኢን ጀነራል ያውቃሉ ነብያችን አለይሂ ሰላቱ ወሰለም ቂያማ መቼ እንደሚቆም ከሳቸው ጀርባ ሆነን እኛም እናውቃለን። ያም በምን ቀን ነው ቂያማ የሚቆመው? በጁሙዓ ዕለት ነው ቂያማ የሚቆመው። በጁሙዓ ቀን ነው። ግን ይሄ ጁሙዓ የትኛው ጁሙዓ ነው? አንደኛ ከአመት አንፃር በየትኛው ሺ በየትኛው መቶ አመት? ሁለት በወር ስንተኛው ወር ላይ ነው? አናውቀውም። ሶስተኛ በቀን ቀን ስንት ላይ ነው? አናውቀው። ከነዚህ አንግልናው ማለት ነው እናየው። እና እኔ ተጠያቂው ካንተ ቀን ነው። ምን አርግጠኛ ነሽ እንዴ? በአረፋ ቀን ነው ያልሽ። አረፋ የሚባለው 9ኛ ቀን ነው። በዙልሂጃ አቆጣጠር 9ኛው ቀን ነው። ይሄ 9ኛ ቀን እሁድ ቢሆንስ በምን እናውቃለን? ግዴታ አረፋ ጁሙዓ ጋር ይጠማ ይባላል። እሁድም ሊሆን ይችላል። ስለዚህ ምን ማስረጃ ኑሮን ነው የመጨረሻው ዘመን ላይ የሚመጣው የአረፋ ቀን ከጁሙዓ ቀን ጋር ይገጥማል የሚለው ምን ማስረጃ አለ? እኔ ተጠያቂው ካንተ ከጠያቂው የበለጠ አላውቅም፣ ሁለታችንም በጥቅሉ የበለጠ አናውቅም ነው እንግዲህ። قال ثم قتلنا مستنيا ጥያቄ ላይ فاخبرني ايش ነገረኝ عن اماراتها ስለምልክቶቿ ትክክለኛ ቀኗ ካልታወቀ እሺ መቃረቧን የሚያሳዩ ምልክቶቿ ሰዓቲቷ እየመጣች እየተቀረበች መሆኗን የሚያመላክቱ ነገሮችን ንገረኝ። ባለሳቸው ማለት ለዚህ አምስተኛ ጥያቄው ከመልክቶቹ አንተ ሊደ መውለዷ ነው። አለ አመቱ ባሪያ ሴት መውለዷ ነው። ረበተሃ ጌታዋን መውለዷ ምልክት ነው አሉ። ሴት ባሪያ ጌታዋን እንዴት ትወልዳለች ለሚለው ባለፈው ኪታብ ኡሱሉ 30 ላይ ሁለት ትርጉሞችን አይተናል። አንደኛ ከስረቱ العقوق የወላጅ መብት መጣስና መረገጥ የሚለውን አይተናል። ወደ መጨረሻው ዘመን አካባቢ ያሉ ሰዎች አላህ እኛንም ወንድምህቶችንም ከዚህ በሽታ ከዚህ ትልቅ አደጋ ይሰውረን ልጆቻቸው እናቶቻቸው አባቶቻቸው ወገባቸው ተሰብሮ ለነሱ ብለው ደፋ ቀና ብለው ካሳደጉ በኋላ ራሳቸውን ችለው ሲንቀሳቀሱ ጥንካሬያቸውን ሲደርሱ የወላጃቸውን ሐቅ በተወሰነ መልኩ መወጣት ይቅርና በተቃራኒው እንደ ባሪያ የሚያዩበት ጊዜ ይመጣል። አልጋው ላይ ተኝቶ ለእናቱ ነው ትዕዛዝ የሚሰጠው። የቤት ሥራዎችን አንቺ አከናውኚ እያለ የሚያዘው እሱ ነው። ይጮህባታል፣ ይመታታል አስፈላጊም ከሆነ። ስለዚህ ጌታዋ ሆነ ማለት ነው። በተለይ በትዳር ዓለም ሆኖ ለሚስቱ ሲል እናቱን አምጥቶ ሚስቱ እየተንደላቀቀች እናቱ ግን በቤት ውስጥ እየለፋች ይኖራል። አላህ ይሰውራል። ከአላህ ቀጥሎ መብት የነበራቸው ወላጆች ሆነው ሳለ ማለት ነው። ስለዚህም ጌታዋን ተወልዳለች ሲባል እናት ልጇን በዚህ መልኩ የሚያኖራትን ነው ቢያንስ ዱዓ የሚያረጋላትና በተወሰነ መልኩ ከስሯ ሆኖ ሐቋን የሚወጣ ሳይሆን እንዲህ የሚያደርጋት ልጅ ተወልዳለች ነው። ሁለተኛው ደግሞ ያው ይሄ ባሪያ አሳዳሪው ስርዓት ባለበት ሁኔታ ላይ ጌቶች ከሴቶቻቸው ጋር እንደፈለጉ ተገናኝተው ልጅ ይወልዱና እነዛ ሴቶች ያ የተወለደው ልጅ በአልጋ ወራሽ ቦታ ይሆንና ያ ጌታውን ያባቱን ቦታ ተረክቦ ሲይዝ እናቱን እንደ ባሪያ እሱን በተራው ያያታል ማለት ነው። እሱ እንደ ጌታ ሆኖ እሷ እንደ ባሪያ ትሆናለች። ይሄ የቂያማ ምልክት ነው። ይሄን ባየህ ጊዜ መቃረቡን ማወቅ ትችላለህ ነው። ወአንተራ ደግሞም ታያለህ አልሁፋት ጫማ የሌላቸው ቸርኬ ነው የሚባለው ጫማ የሌለው ሰው ጫማ አልባዎችን ታያቸዋለህ አልዑራት የተራቆቱ ልብስም የሌላቸው የታረዙትን አልዓለተ ድሃዎችን ችግረኞችን ጫማ የለበሱ የሌላቸው አልዑራት የተራቆቱ የታረዙ ልብስ የሌላቸው አልዓለተ ድሃዎችን ሪአ አሻኢ ፍየልና በግ አጋጅ የነበሩት እረኞች የፍየል የበግ አጋጅ የነበሩትን ታያቸዋለህ። በዛው ቅጽበት ማለት ነው። እንደዛ ሆነው ይያለ በዛው ቅጽበት የተጣወሉን ሲሽቀዳደሙ ታያቸዋለህ። በምን ፊል ቡኒያን በግንባታ ትላንት ልብስ አልባ ጫማ የሌለው የተራቆተ ድሃ ፍየልና በግ ሲጠብቅ የነበረው አሁኑ በዛው ቅጽበት በአንድ ጊዜ ተቀይሮ በግንባታ ይሽቀዳደማል። እንደዚህ አይነት ምልክት በመታይበት ጊዜ ሰዓቲቷ የመቃረቢያዋ ምልክት ነው። በአውሮፓም እየታየ ነው። ኢፍጂኤን ያው ሁሌ ሐዲሱን ስንማረው ምንኛ ኡስታዞቻችን የሚነግሩን እንደምሳሌ የሚደረገው አረቦች ነው። ያው ፍየልና በግ ግመል ከብት አጋጆች ስለሆኑ ዘላኖቹ በአጭር ጊዜ ላይ የት እንደደረሱ ዩናይትድ አረብ ኤሚሬት ዱባይ ከ40 ከ50 አመት በፊት ምን አይነት ሀገር ነበረች በዚህ በ40 እና በ50 አመት ውስጥ ግን የት ደረሰች እንዴ የመሳሰሉ ነገሮች ይሄ የቂያማ ምልክት ነው ብለው ነገሩት። እናት ልጁን የሚያዘውን ነገር ነው። ኦኬ ሹክራን። ይሄን አምስተኛውን ጥያቄው የአላህ መልእክተኛ መለሱለት። ثم انطلق كذا موتو هدا እኛ ግን ፈለቢትና ቆየን መልየን የተወሰነን ቆይታ ትንሽ ረዘም ያለን ቆይታ በሰፈራው ቆየን እሱ ግን ወጥቶ ሄደ። ثم قال كذا مالو ملكተኛው يا عمر انت عمر هي اتدري تاوقالله እንዴ ማን ይሳኢል ጠያቂው ማን እንደነበር እነዚህን አምስት ጥያቄዎች ሲያቀርብ የነበረው ጠያቂ ማን እንደነበር ታውቃለህን? አሉት። ቁልቱ አልኩኝ አለ እሱም። አላሁ ወረሱሉሁ አዕለም አላህና መልእክተኛው የተሻለ ያውቃሉ ብዬ መለስኩኝ። ቃል እሳቸውም አሉ ፈኢነሁ ጅብሪል እሱ እኮ መልአኩ ጅብሪል ነው። መልአኩ ጅብሪል ነው። አታኩም ወደ እናንተ መጥቶ ነው። ዩዓሊሙኩም ሊያስተምራችሁ ዲነኩም ዲናችሁን ሊያስተምራችሁ መጥቶ ነው እንጂ መልአኩ ጅብሪል ነው። በማለት መለሱለት። ኢማሙ ሙስሊም በሰሒሃቸው የዘገቡት ነው ማለት ነው። እንግዲህ ከዚህ ሀዲስ ብዙ የምንማራቸው ትምህርቶች አሉ። አንደኛ ምንድን ነው የምንማረው? አተመሱሉ ቢልበሸር፣ መላኢካዎች በአላህ ፍቃድ በአላህ ትዕዛዝ በሰው ሊመሰሉ እንደሚችሉ ከዚህ ሀዲስ መረዳት ይቻላል። መላኢካው ጅብሪል በሰው ተመስሎ መጣ፣ ጠየቀ። የአላህ መልክተኛም ያው መጨረሻ ላይ አብራሩ ማን እንደሆነ። ስለዚህም መላኢካዎች በሰው ይመሰላሉ የሚለውን እንቀበላለን ማለት ነው። ነገር ግን በሰው የተመሰለ ሁሉ ያለ መለኮታዊ እገዛ መላኢካ ነው ማለት አንችልም። አንድ ሰሞን በሶሪያ ላይ አንድ ሰሞን የሆነ ቦታ ላይ መላኢካዎች ወርደው ሲጋደሉ ታዩ ምናምን የሚባል ፎቶ ይለቀቅ ነበር ካስታወሳችሁ። ምን ያህል እርግጠኛ መሆን እንችላለን? ያ ነገር እውነት ነው ወይም ውሸት ነው ብሎ ለመናገር ለሁለቱም ማስረጃ ያስፈልገዋል። እውነት ነው ብሎ ለመመስከርም ውሸት ነው ብሎ ለማስተባበልም ተጨባጭ የሆነ ማረጋገጫ ያስፈልገዋል። እንደዚህ አይነት ነገር በሚከሰትበት ሰዓት እኛ ምንድነው የምንወስደው አቋም ሲባል ጀነራል የሆነ አቋም ነው የምንወስደው። አንድ ባገኘናቸው ተአማኒነት ባላቸው መረጃዎች መሰረት ከቁርአንና ሐዲስ በመነሳት መላእክቶች በሰው ሊመሰሉ እንደሚችሉ እናምናለን፣ እርሱም በአላህ ፍቃድ ነው። ይሄንን ተቀብለናል። ሁለተኛ ደግሞ በግልጽ ማስረጃ የተነገረን ካልሆነ በስተቀር ለምሳሌ ልክ አላህ መልእክተኛ ዘንድ መጥቶ ስለ ኢስላም ስለ እንትን የጠየቀው ማን ነው ቢባል ጅብሪል ነው ብለን በእርግጠኝነት እንደምንናገረው እንደዛ በግልጽ ማስረጃ የመጣልን ካልሆነ በስተቀር ይሄኛው መልአክ አይደለም ይሄ መልአክ ነው ብለን የምንናገርበት ምክንያት የለም። ምንም እናውቀው ነገር የለም። ወይ ደግሞ ከነብይ በኋላም ለሌላ ለማንም አይገለጽምም አንልም በሰው አምሳል። በዚህ ደግሞ ሌላ ማረጋገጫም ስላለ ማለት ነው። ወንድሙን ሊዘይር በሄደበት በመንገዱ ላይ አላህ መልአክን ይላከለት ሰው አለ፣ አላህ ሊያበሽረው ማለት ነው። ከሐዲሱ ይሄን ትምህርት እንማራለን። ሁለተኛ ዲናችንን በጥያቄና መልስ መማር ምን ያህል ጠቀሜታ እንዳለው ከሐዲሱም ትምህርት እናገኛለን። ዲናችንን እንግዲህ ጅብሪል እንድንማር ከአላህ መልእክተኛ እውቀትን እንድናገኝ በምን መልኩ አቀረበላቸው? በጥያቄና መልስ። እና እዚህ ሩም ውስጥ ጥያቄና መልስ የምትሰሩ እህቶች በተለይ አላህ ስራችሁን ይቀበላችሁ። በጣም ደስ የሚል አካሄድ ነው ማለት ነው። ሐዲሱ እራሱ ይቀበላችኋል። መጠያየቅን አልሽሩ። ብትደክሙም የሚመልስ ሰው ቢጠፋ ማጀር አላችሁ። በጣም ደስ ይላል። ጥያቄና መልስ ማለት ነው። ልክ ጅብሪል እዚህ ቦታ ላይ ስለ ኢስላም ንገረኝ፣ ኢስላም ምንድን ነው? ኢማን ምንድን ነው? ኢሕሳን ምንድን ነው? ሰዓቲቷ መቼ ነች? ምልክቶቿስ? እየተባባሉ መጠያየቅ መሰረት ያለው ነገር ነው። ዲን አልኢስላም እውቀት ከሚገኝባቸው መንገዶች አንዱ በዚህ ነው። አንደኛው ያወቀውን ያላወቀውን የሚያውቅበት አጋጣሚ ይፈጠራል። ሁለተኛ ደግሞ ራሳችሁን ትፈትናላችሁ ማለት ነው። ስትጠየቁ የእውቀት ደረጃችሁንም የምትለኩበት ነው የት እንዳላችሁ። ሐዲሱ ይሄንን ያስተምረናል። እና ሶስተኛ ዲን አልኢስላም በአምስት ማዕዘናት እንደተገነባ ከዚህ እንረዳለን። ስለዚህ የእስልምና ማዕዘናቶች አምስት ናቸው፣ የኢማን ማዕዘናቶች ደግሞ ስድስት መሆናቸውን ከዚሁ ተረድተናል። ኢሕሳን የሚባለው ያማረ ጥሩ ስራ ማለት ምን አይነት ስራ እንደሆነ በምን አይነት መልኩ መፈጸም እንዳለበትም ከሐዲሱ ተማረን። ቂያማን በተመለከተ ያለን ግንዛቤ፣ ቂያማ መቼ ነው የሚቆመው ቢባል ከአላህ ውጭ የሚያውቀው የለም። የስአሉነከ አን ሰአት አያነ ሙርሳሃ። ከዛ ምንድን ነው የሚለው? የስአሉነከ አን ሰአት አያነ ሙርሳሃ ቁል ፊመ አንተ ሚን ዚክራሃ ኢላ ረቢከ ሙንተሃሃ። እዚህ ጋ ነው መልሱ። የነገሩ ማብቂያው መጨረሻው ፍጻሜው ወደ ጌታህ ነው ነው። እሷን ከማስታወስና ከማወቅ አንተ የት ነህ አይደለህም ነው። ሰዓቲቷ እሱ ዘንድ ብቻ ነች። ኢነላህ ዒንደሁ ዒልሙ ሳዓ። አላህ የሰዓቲቷ እውቀት ቅያማ እሱ ዘንድ ብቻ ነች፣ ማንም ሊያውቀው አይችልም ነው። አምስት መፋቲሑ ልገይብ የሚባሉ አሉ፣ ከአላህ በስተቀር የሚያውቃቸው የሌሉ። አንደኛው ወላ ያዕለሙ አሐዱን መታ ተቁሙ ሰዓ፣ ሰዓቲቷ መቼ እንደምትቆም ሳይንቲስትም ሊያውቅ አይችልም ማለት ነው። አቤት አቤት፣ ዓለማችን ስንቴ ነው የምትጠፋው? ግን በየጊዜው ይጻፋል አይደለም? በ19 እንደዚህ በ2000 እንደዚህ ዓለም ትጠፋለች። ሰው ሁሉ ያለውን ነገር አቃጠናኮ እንዲሸበር ዓለም አሁን በቅርብስ መቼ ነው የተባለው? ዓለም በ2020 ስንት ነው ትጠፋለች የተባለው? በ2020 ነው። አንዳንዱ ያምንና እኮ ምን ይላል እንዴ የዓለም ዋንጫን ሳናይ ነው ወይ ይላል እኮ ቀጣዩን አምኗል ማለት ነው። በቃ ያስጨነቀው ምን ያደርግታል? የዓለም ዋንጫን ሳናይ ልትጠፋ ነው አምኗል። የቄን ሆኗል። ሰዓቲቷን ማን አውቆ ነው? በ2020 በ2040 ስንቴ ከዚህ በፊት ከ1975 ጀምሮ ዓለም ስንቴ ትጠፋለች ተብሏል? ጃፓናዊው ኡምሽሪኪዮ ነው ማን የሚባል በተለይ ተናግሮ የነበረው። እኔ አንድ የኦርቶዶክስ ሰባኪ ብቻ ነው ያደነቅኩት ቂያማ መቼ እንደምትቆም የተናገረው። አይነ ስውር ነው። አዲስ አድማስ ጋዜጣ ላይ ኢንተርቪው አድርገውት ነው አገር ቤት እያለሁኝ እና ኢየሱስ ነው የነገረኝ ነው ያለው። ለዛውም እሱ ራሱ ኢየሱስ ነግሮኛል ከዚህ ሰዓት ጀምሮ ሳፊ የዛሬ 250 ዓመት ላይ ዓለም ይጠፋል፣ ቂያማ ይቆማል አለ። አያችሁ ታራዳ፣ ይሄን ሰው አሁን ውሸታም እንዳንለው 250 ዓመት አይኖርማ ምን ጨነቀውስ? ካሁን በኋላ ስንት ዓመት ይኖራል? 250 ዓመት ነው የቀራት አለ። የለም እሱ አዎ ከሰውም የሚቆይ የለም አንተ ውሸታም እንዳይባል ቁጥሯን ትንሽ ረዘም አደረጋትና ተናገረ። ደግሞ በኮንፊደንስ ነው። ውሸታም እንዳትለው ገና ቀኑ ሳይደርስ ሳያልፍ ይልሃል አትኖራት አንተ እንደሆነ እንደዚህም የሚናገር አለ ማለት ነው። ለማንኛውም የቂያማን እውቀት ከጌታችን በስተቀር ማንም አያውቅም። በጣም የሚገርመው ግን በመጽሐፍ ቅዱሳችን ውስጥ ኢየሱስ አላውቅም ብሎ መናገሩ ነው። ይሄ ጥቅስ አለ መቀየሩ እስከዛሬ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩትም ቁርአን የተናገረውም እውነት ይሄ ነው። ኢየሱስም ስለዚያች ቀን ወይም ስለዚያች ሰዓት ከአብ በቀር የሰማይ መላእክትም ወልድም ቢሆን አያውቅም ብሎ ተናግሯል። ወይም በሌሎች ትርጉሞች የሰው ልጅም ቢሆን ብሎ ስለራሱ አያውቅም መቼ እንደሚቆም። ወፍቅና እኔም ሰውየው ተመችቶኛል እንጂ 250 ብሎ ማርዘሙ ታዲያ እኔን ቢጠይቁኝ እኔስ 150 ብል እንደው አኼራ ያስጠይቀኛል እንጂ ሰው እንዴት ውሸታም ይለኛል? አቡ ሀይደር ከ150 ዓመት በኋላ ቂያማ ይቆማል ብሏል ብላችሁ ውሸቱን ነው እንዳትሉ ማስረጃ የላችሁ። ግን አላህ ይጠይቀኛል ከየት አመጣህ ነው የሚለኝ። እና እንደዚህ አረዝሞ መናገር ምን የሚሉት ነው? እሺ እና እንግዲህ ከሐዲሱ ይሄን ትምህርት ተምረናል። ያው የዛሬዎቹ 40 ሐዲስ ሁለቱ ሐዲሶች ቀለል ብለው ነው የጀመሩት። ወደ መሃል ሲመጣ ነው አንዳንድ ከበድ ከበድ የሚሉ ሐዲሱ የሚነሱት። እዚህ ላይ እናቁም መሰለኝ ትምህርታችንን። ሶስተኛውን ልጨምርላችሁ መሰለኝ አርካኑል ኢስላም ስለሆነ አላችሁ ጥያቄና መልስ ካላችሁ ይቻላል። ግን ሶስተኛውን ልጨምርላችሁ ሲምፕል ስለሆነ አርካኑል ኢስላም ነው። ራሱ የጅብሪል ሐዲስ ራሱ ነው የተደገመው በአንድ ጎኑ የጅብሪል ሐዲስ ራሱ ስለሆነ የተደገመው ብዙም አይከብድም። ኑር ጀና እሱን ልጨምርላችሁና ከዛ ያልገባችሁን ነገር መጠየቅ ትችላላችሁ። እንቀጥል። አልሐዲሱ ሳሊስ ሶስተኛው ሐዲሳችን አናቢ አብዱራህማን አብዱላህ ኢብኑ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁማ። አሁንም ከዑመር ኢብኑ አልኸጣብ ነው። አላህ መልካም ስራቸውን ይደርድላቸው አባትና ልጅ። ቃል እንደዚህ አለ ዑመር ኢብኑ አልኸጣብ سمعت رسول الله صلى الله عليه وسلم يقول يا الله ملك تنيا سيلو سمحاتكم منال بني الإسلام على خمس بني الإسلام إسلام تغنبا إسلامنا تغنبا مسارته على خمس بمست نغروش لاي በአምስት ነገሮች ላይ ኢስላም ተገንብቷል። ማናቸው? ሸሃደቲ አን ላ ኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም በሚለው የምስክርነት ቃል ወአነ ሙሐመደን ረሱሉላህ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን በመመስከር አንደኛው የተገነባው በሁለቱ ሸሃደተይን ነው። ወኢቃሚ ሶላቲ አምስት ወቅት ሶላት ደንቡንና ስርዓቱን ጠብቆ በመስገድ ተገነባ። ሁለት ሶላት ምሰሶ ነውና ዲኑ። ሶስት ወኢታኢ ዘካቲ ዘካን በመስጠት ከሀብታሞች ተይዞ ለሚገባቸው ስምንት ግሩፖች በመስጠት። አራት ወሐጅ ልበይቲ የአላህን ቤት በመጎብኘት ሐጅ በማድረግ። አምስት ወሰውሚ ረመዳንን በመጾም። በእነዚህ አምስት ነገሮች ኢስላም ተገነባ። ረዋሁ አልቡኻሪዩ ቡኻሪ ዘግቦታል ስምንተኛው ሐዲስ ላይ፣ ሙስሊም ደግሞ 16ኛው ሐዲስ ላይ የዘገበው ነው። ያው ከላይ የቀራችሁት አምሳያ ስለሆነ ነው። አራተኛው ትንሽ ረዘመም ስለሚል አላህ ከፈቀደ ኢንሻአላህ እድሜ ከሰጠን የዛሬ ሳምንት ነው የምናየው። ይህንን 40 ሐዲስ እንግዲህ በዚሁ በሮብ ፕሮግራማችን ሳምንታዊ ፕሮግራም ነው የምናየው ኢንሻአላህ። ያልገባችሁ በተማራችሁት ኪታብ ላይ ወይ ተያያዥ ጥያቄ ካላችሁ በቀረው ሰዓት መጠየቅ ይቻላል። ማይክ ፍሪ።